በአሁኑ ሰዓት በተለያየ ቦታ የምንታዘባቸውና የምናያቸው ሁኔታ አሉ። ለእስልምና ሁለት ሶስት ቃላቶች ያበረከተ ማን እንደኔ እያለ የሚስተዋልበት ሁኔታ አለ። ለእስልምና ወይም ተቆርቋሪ የመሰለ ሰው ሁሉ ማን እንደኔ የሚልበት ሁኔታ ስላለ ሰባት መጀመሪያ ያኔ አንድ ሰው ቢላኢላሃ ኢላላህ ሙሐመድን ረሱሉላህ እስካልሞተ ድረስ ያን ያክል አስተማማኝ ነገር እንዳሌለና ተዋዱዕ ትህትና ሊያሳይ እንደሚገባው በተለይ መሻይኾቻችንን ኸልፈን ስሜታችን ስላልተከተሉልን ብቻ ፍላጎታችን ስላላሟሉልን ብቻ ከኡስታዞቻችንና ከመሪዎቻችን የምንቀር ሰዎች በተለይ በጣም በከፍተኛ ሁኔታ ልናስብበት ይገባናል። የትኛው ነው ኸይር የሚያስገኘው ለሙስሊሙ ኡማ? የትኛው ነው ለዲነል ኢስላም? የትኛው ነው ከአላህ ዘንድ ከባድ የሆነ አጅር የሚያስገኝልን ብለን ቆም ብለን ልናስብ ይገባናል። ከማድረጋችንም ከመናገራችንም ማንኛውም ነገር ከማድረጋችን ሁሉ በፊት ቆም ብለን ልናስብ እንደሚገባን አንድ። ሁለተኛ ኻቲማችን አልታወቀም። በአሁኑ ሰዓት በእስልምና ላይ ነው ያለ ነው። አላህ ስብሓነሁ ወተዓላ ኢለ አኺሪ ሐያቲና ሙስሊሞች አድርጎ አኑሮ በእስልምና ላይ ገሎ ከነቢያችን ሰለላሁ ዐለይሂ ወሰለም ጎን ከዓርሽ ጥላ ስር ከሚቀሰቀሱ ደጋጊ አላህ ባሮች ያድርገን። ግን ወደፊት በህይወት እስካለን ድረስ ሱብሓነላህ ወደፊት ምን እንደሚያጋጥመን አናውቀው። ስንትና ስንት ሰዎች ዒባዳ ያደርጉ ነበረ፣ ዱንያቸውን በያኒ አኺራቸው በዱንያ ለውጠው ከአላህ ጋር ተጣልተው ከእስልምናቸው ጋር ተጣልተው ወደ አኺራ የሄዱ ሰዎች ስንትና ስንት አሉ፣ ታሪክ የዘገባቸው ማለት ነው። እና ይህ ሐዲስ ሰሓባዎችን ክፉኛ ያስጨነቀና ያስደነገጠ ሐዲስ ነበረ። ኢማሙ ሙስሊም ረሕመቱላሂ ተዓላ ዓለይህ ሰነዳቸው ወደ አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ አድረሰው፣ ኢማሙ አልቡኻሪ ደግሞ ሰነዳቸው ወደ ሰህል ብን ሰዓድ ረዲየላሁ ተዓላ ዐንሁም ጀሚዓን አድረሰው የሚዘግቡት ሐዲስ አለ። ሙስሊም የዘገቡት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላሉ። إن الرجل لا يعمل الزمان الطويل بعمل أهل الجنة ثم يختم له عمله بعمل أهل النار عياذا بالله عياذا بالله عياذا بالله وإن الرجل لا يعمل الزمان الطويل بعمل أهل النار ثم يختم له بعمل أهل الجنة. أبو هريرة كنبياتين صلى الله عليه وسلم تقبلوا بمياستلالفوا حديث يا الله ملك تنيا صلى الله عليه وسلم እንዲህ ብለዋል ይሉናል። ኢነ ረጁለ አንድ ሰው አሉ ለያዕመሉ ዘማነ ጠዊለ ረዥም አመታት ይሰራል አሉ ቢዓመሊ አህል ልጀነቲ የጀነት ሰዎች የሚሰሩት ስራ አይነት ፊማ ዩራ ሊናሲ አው ፊማ ዩራ ፊ ዛሂሪ በውጫዊ ገጽታው ሲታይ ወደ ጀነት የሚጓዙ ሰዎች የጀነት ሰዎች የሚሰሩት ስራ የሚመስል እይታ አለው፣ ግን ውስጡ ከአላህ ጋር ያለው ግንኙነት የሻከረ ነው። ከማ ይቃል መሳጅዱ አኺር ዘማኒ ዓሚራ ወህየ ዐን ልሀዲ ኸራብ። በስተ መጨረሻ ቅያማ አካባቢ የሚመጡ መሳጅዶች በጣም የተዋቡ የተሸላለሙ ያጊጧቸዋል። ወላኪነሃ ዐን ልሀዲ ኸራብ ከነቢያዊ አመራር ከሰለፉና ሳሌሕ ቀደምት የእስልምና አባቶቻችን ሰሓባዎችና የእነሱን ፈለግ ተከትለው ይመጡ የነበሩ ደጋጊ አላህ ባሮች አመራራቸው ጋር ሲነጻጸር ግን ዜሮ የሆኑ መሳጅዶች ወደ አኺረት ዘማን ይመጣሉ እንደተባለው ማለት ነው። አሁንም ሰውየው ፊማ የብዱ ሊናስ አው ፊማ ዩራ ፊ ዛሂሪ በውጫዊ ገጽታው ሲታይ መልካም የሚሰራ ይመስላል። ወላኪነሁ ከአላህ ጋር ስብሓነሁ ወተዓላ ግንኙነቱ የሻከረ አመራሩ ያልተረዳ ያኒ ወደ ጀነት የሚያስገባው መንገዱ ያልተከተለ የሆነ ሰው ይሆናል ማለት ነው። ኢነ ረጁለ ለያዕመሉ ዘማነ ጠዊላ ረዥም አመታት ይሰራል መልካም ስራ ቢዓመሊ አህል ልጀነቲ የጀነት ሰዎች በሚሰሩት ስራ አይነት ይሰራና ሱመ ይኽተሙ ለሁ ዐመሉሁ ቢዓመሊ አህል ናር የእሳት ሰዎች ወደ እሳት የሚገቡ ሰዎች የሚሰሩት ስራ በስተ መጨረሻ ዕድሜው ሰርቶ ከዚህ ዓለም ዱንያ የእሳት ሰው ሆኖ የሚሸጋገር ሰው አለ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወኢነ ረጁላ ሌላኛው ሰውዬ ደግሞ ለያዕመሉ ዘማነ ጠዊላ ረዥም የሆነ አመታት ይሰራል ቢዓመሊ አህል ናሪ፣ የእሳት ሰዎች የሚሰሩት ስራ አይነት ሱመ ይኽተሙ ለሁ ቢዓመሊ አህል ልጀነቲ፣ ስራው በስተ መጨረሻ ግን ፍጻሜው አምሮለት የጀነት ሰዎች የሚሰሩት ስራ ይሰራና ወደ ጀነት በመልካም ሁኔታ የሚጓዙ ስንትና ስንት ደጋግ የአላህ ባሮች አሉ ብለው ነቢያችን ሰለላሁ ዐለይሂ ወሰለም የጠቀሱት ሐዲስ ነው። ይህ የኢማሙ ሙስሊም ረሕመቱላሂ ተዓላ ዐለይሂ ወገፈረላሁ ለና ወለህ ዘገባ ሲሆን የኢማሙ ልቡኻሪ ደግሞ ሰህል ብን ሰዓድ ወደሚባሉ ሰሓቢ አድርሰው በሚዘግቡት ዐን ነቢይ ሰለላሁ ዐለይሂ ወሰለም ከነቢያችን ዐለይሂ ሰላቱ ወሰላም ተቀብለው አነሁ ቃለ ኢነ ልዓብደ ለያዕመሉ ዐመለ አህሊ ናሪ፣ አንድ ባሪያ የአላህ ባሪያ የሆነ ሰው ዐመለ አህሊ ናር የእሳት ሰዎች የሚሰሩት ስራ ይሰራና ወኢነሁ ምን አህሊ ልጀና፣ ሰውየው የጀነት ሰው ሆኖ ሳላሉ ወየዕመሉ ዐመለ አህል ልጀነቲ፣ ሌላኛው ደግሞ የጀነት ሰዎች የሚሰሩት ስራ ይሰራል ወኢነሁ ምን አህል ናሪ የእሳት ሰው ሆኖ ሳለ ወኢነመ ልአዕማሉ ብልኸዋቲም፣ የስራዎች ሁሉ የሚመዘኑት ስራዎች ሁሉ የሚታዩት ፍጻሜያቸው ታይቶ ነው። አሰባት ኢለ ልመማት፣ ጽናት እስከ ዕለተ ሞት ድረስ ጸንተን ልንኖር ይገባናል። በመጀመሪያ ደረጃ ከመስራታችን በፊት ከማሰባችን ከመናገራችን በፊት ልናስበውና ልናሰላስለው ምኑ ከምን ጋር ከየትኛው ጋር ይያያዛል ይተሳሰራል የሚል ቀዳሚ ሁኔታ ነው የሚሆነው። አላህ ሱብሓነሁ ወተዓላ ይወፍቀን፣ አላህ ያግራልንና አቡ ሙሐመድ ዐብድልሐቅ የሚባሉ ታላቅ ዓሊም ምን ይላሉ? ኢዕለም አነ ሱእ አልኻቲመቲ አዓዘነ አላሁ ሚንሃ لا تكون لمن استقام ظاهره وصلح باطنه، سوء الخاتمة مدفو في الصامي بمدفو هنيتا يمتهتم باتشو سوج لا تكون أتهون مالو، الله يتأبك أنه لا تكون مالو، لا تكون أتهون لمن استقام ظاهره وصلح باطنه، وجاوي قصته يعني ثبات መረጋጋትና ጽናት ላለው ሰው በመጥፎ አይታተምበትም። ወሰሉሐ ባጢኑሁ ውስጡም ያማረለት። ምን ማለት ነው? ውጫዊ እንቅስቃሴዎቹ ሙዋፊቀን ሊሀዲ ልኪታብ ወሱና፣ ከቁርአንና ከሐዲስ ጋር የተጣጣሙና የተስማሙ የሆኑ ስራዎች የሚሰራ የሆነ ሰው ስራው ደግሞ على الإيمان اليقين تككلن يابهون إيمان لاي قنبتو يمسراسو خاتما مبلاشتها قات موماله لا يكون سوء الخاتمة أعاذنا الله منها لمن استقام ظاهره وجاوي قصتاو تككلن يأمرار تكتلو لميهد سو وصلح باطنه وستو لقم أملكاكتو كالله قار تسسروات أنكرو لميهد سو እንዲህ አይነቱ ፍጻሜ አያጋጥመውም ይላሉ። ማ ሱሚዐ ቢሃዛ ወላ ዑሊመ ቢህ ወልሐምዱ ሊላሂ ረቢል ዓለሚን፣ ይህ አይነቱ አኳኋን ሰምተንም አይተንም አናውቅም፣ ምስጋና ለአላህ ስብሓነሁ ወተዓላ ይሁንና ይላሉ። ወኢነማ ተኩኑ፣ ይህ መጥፎ ፍጻሜ መጥፎ አሟሟት አላህ ስብሓነሁ ወተዓላ ይጠብቀንና የሚከሰተው ለማን ነው ካላችሁ ሊመን ካነ ለሁ فساد في العقل أو إصرار على الكبائر وإقدام على العظائم فربما غلب ذلك عليه حتى ينزل به الموت قبل التوبة. يه عينتو كستات يميهونو عقلو لتبلاشسو سميتو تكتلو دنيا نفكرو أخيراون زنجتو يا الله سبحانه وتعالى تأزازاتنا يا الله هققاتن رستو زنجتو በትልልቅ ወንጀሎች ላይ ዘውታሪ የሆነ ቀጣይ ደንበኛ ሆኖ የሚቀጥል ሰው ካስተመር ሆኖ ለሚቀጥል ሰው ነው በጣም ትልልቅ በሆኑ ወንጀሎች ላይ የሚገባ። ይህ አይነቱ ማዕሲያ በቀልቡ ላይ ይገልበው ያሸንፈውና እስከ ዕለተ ሞቱ ድረስ ወደ አላህ ስብሓነሁ ወተዓላ ሳይመለስ በዛው ዱንያን ለቀ ወደ አኼራ ይሄዳል። በስተ መጨረሻም ኢብሊስ ዐለይሂ ላዕነቱላህ ጓደኛ የሆነውና ፈየስጠሊሙሁ አሸይጣኑ ዕንደ ትልከ ሰድማ፣ ያችን ክፍተት ተጠቅሞ ከአላህ የዘነጋባት ክፍተት አላህ የአላህ ስብሓነሁ ወተዓላ መንገድ ለቆ በሚሄድበት ማዕሲያ ላይ በሚያዘወትርበት ሰዓት ክፍተት ነው። ይህ ለአንድ ባሪያ በአላህ ላይ እስከታሰርን ድረስ አላህ ስብሓነሁ ወተዓላ إن عبادي ليس لك عليهم سلطان بلو إبليس عليه لعنة الله كم جمر يونو تسفاس قرط يني دقاق قباروشي ودن السوم الدار منم أين من قدي لهم تسفاس قرط بلو عبودية لله أو عبودية للشيطان عليه لعنة الله ويمي الله باريا مهون ويمي الشيطان باريا مهون يا الله باريا يهون سو بزام كت أين يالو سرا يمي سرا سو اسكالة موت درس الله سبحانه وتعالى يتأبكوان الله بستمج الرشام كم يدست ولقاك الله باروك يا درقوان يخاتي ما مبلاشت ما قاتمهم إن شاء الله تعالى. وأما من كان عبدا لهواه وللشيطان يا شيطان النا يسميتو باريا يهون سوما بستمج الرشاو خاتمة وتبلاشتو يعني أن نقاقرو هنيتا وبمولو بلشت شت بلو كزي عالم الدنيا يملك بتهنيتا عندما يتوكوا نبياتنا عليه الصلاة والسلام نبياتنا عليه الصلاة والسلام إن العبد إذا كان عند الموت قعد عنده شيطانان عندسوا علم الدنيا لك ودع علم الآخرة لم الشقاقر بميتات أربت هنيتها كبابي شيطان راس عنده لتكفلو يمتأنا عندنيو باباتو مثلي هنا ليلانيو بأناتو مثلي هنا كسو بفيت يموتوت أبات الناتو ويمدق موب بهوت يعلوك هونم سو يوم من ما يتايوم لك أبات الناتو مثلو يتايوتان مجرشا من إلوال أباتيو لجي هوي ياهولو تنكباك بياسا دقي هالو ياهولو ملكا من قرلانتا أزاني نارورو نبركن أهون اسلم النهن لك على ملة النصرانية وعلى ملة اليهودية هنا موتي لوال مكري لك سوال بقني بكل هنا بقراب كل ذر سيل الناتو المتمثل نقري عيال الناتو يمتمثل يعيننا السوان بتمساسا يملكو لجي هوي تلوال لج لجي هوي اني توتين عطبتشي مهزاني وست اكفي هذي تفايل اسك امتشي تنكباك كبيا صدقو لجي انه بانت لا يطروي هنا عملكا كتنبرني አይሁዳዊ ወይም ደግሞ ሌላው ሃይማኖት ተከተለ ሄድ እንጂ ሙስሊም ሆነ አትሄድ ይለዋል ማን ነው በልሐቂቀ ስታይ ኢብሊስ عليه لعنه الله ኢብሊስ ራሱ ነው ግን ራሱን እንደ ሁለት ከፍሎ ምስሉ ያባቱና የናቱ ምስል ለብሶ ባባትና በእናት መካሪ ሆኖ ይመጣል በዛ ሰዓት من كان مستقيما على ما امره الله سبحانه وتعالى وعلى ما كان عليه هدي الصحابة رضوان الله تعالى عليهم الذين تمسكوا بما كان عليه رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام يسرواتي نبري سراك لم تكتلن تبكوا سايك أنسوا سايك أمروا صحابة وجاكنا ونوتي نبرا ملكام سنة مقبارا تكتلوا يميهدي نبرسوا الله سبحانه وتعالى قال قبتوا لتال الله قال قبتوا لتال يقول رب العزة سبحانه وتعالى إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم الله سبحانه وتعالى بعلم الدنيا إيالو بزيج عالم الدنيا قويتها سيادرقو الله كان السقار يادرقاننا بدين الإسلام أنتو سناتشو تأبكو ديناتشو كمنم كماننم بلاي أكبرونا ودو سيكسياكنا ونو ينبرو دقاقي الله باروك آخر حياتاتشو لايسيهون الله شيطان متتون دا تاللاتشو ملائكا يدك اللاتشو بشير مبشير مبالوت عبساري يهونو يبسرات يارو يمنا قرو يهون ملائكة وشي لكلتنا من إلى ثم استقاموا تتنزل عليهم الملائكة عند آخر خروج روح الأرواح روح تهول يمي وطب الساعات أحوج ما يكون الإنسان إلى شيء ما من يوم سو بزيج عالم الدنيا قويتا سيادرق قويتا أدرقهم عالم الدنيا لك ولا عالم الآخرة بمشيقا قرباتشو قزيات هلو በጣም በጣም ወደ አንድ ነገር ፈለገ ቢባል ስክራት ለሞት ላይ ይያለ የሚያግዘውና የሚረዳው የሚደግፈው ያስፈልጋል ስክራት ለሞት በጣም ከባድ ነውና በዛ ሰዓት ላይ በጣም ጠንካራ የተባለ ጀግና ሁሉ የሚዋረድበትና ሁለመናው የሚልፈሰፈስበት ሰዓት ስለሆነ አላህም ስብሓነሁ ወተዓላ የሚያጽናኗቸው መላኢካዎች ይልክላቸውና ምን ይላሉ እነዛ መላኢካ? አላ ተኻፉ ወላ ተሕዘኑ፣ አትተክዙ አትፍሩ ይሏቸዋል። ዓለም ዱንያን ለቀን መጥተናል፣ ዱንያ ላይ ተመችቶን ነበር ብላችሁ አትተክዙ ዱንያን እያሰባችሁ ይላቸዋል። ወላ ተኻፉ፣ ወደፊት የምትሄዱት ዓለም ደግሞ አናውቀውም ምን ያጋጥመን ይሆን እያላችሁ አትፍሩ እያሉ የሚያጽናኗቸው ደጋግ የአላህ ባሮች መላኢካዎች ይላኩላቸዋል ማለት። ወአብሽሩ፣ ይልቁንስ ደስ ይበላችሁ፣ የብስራት ይዘንላችሁ መጥተናል። ሱብሓነላሂ አልከሪም። ወላሂ ወንድም እህቶቼ፣ እስቲ አንድ ጊዜ ቆም ብለን ሁላችንም እናስበው። አንድ ሰው በማያውቀው አገር ቋንቋቸው በማይግባባበት ቦታ ላይ ምንም አይነት ገንዘብ የለውም፣ ምንም መዳረሻ ወደ ላይ ቢያንጋጥጥ ወደ ታች ቢያይ ቢመለከት ቋንቋቸው አያውቃቸው መልካቸው ያኔ ሰው የማይመስሉ ነገራቶች፣ እዛ መሀል ላይ ገብቶ አንድ ሰው በቋንቋም የሚግባቡ የሚረዳዱ ይዞት የመጣው መልእክትና ሀሳብ ንግግር ደግሞ በጣም አንጀትን የሚያረጥብ ቅቤ የሚያጠጣ የሆነ ንግግር ይዞለት ሲመጣ፣ በተለይ በተለይ በየትኛውም ቦታ በማንኛውም ሰዓት ላይ ሆኖ በጣም አንድ ሰው ወደ አንድ ነገር ፈለገ የሚባልበት አኺር ላሕዛ ይህች ዓለም ዱንያ ለቆ በሚሄድባት ሰዓት ነው። ባልንበት ሰዓት ላይ ይህ አይነቱ ብስራት ሲመጣለት ምን ይሰማዋል ብላችሁ ትገምታላችሁ? ወንድምህቶች ምን ይሰማዋል ብላችሁ ትገምታላችሁ? ታዲያ ለእንደዛ አይነት ቀን በዛ ቀን ላይ በዛ ሰዓት ላይ አስጨናቂ በሆነ ሁኔታ ላይ መደሰት የሚፈልግ ሰው ሁሉ እስቲቃማ አሰባት ኢላል መማት ጽናት ያስፈልጋል፣ ጽናት ያስፈልጋል። ወንድም እህቶቼ ወደ ነፈሰበት መንፈስ የለብንም። ሰው ግር ብሎ ሲሄድ ግር ብለን መሄድ የለብንም። ግር ብሎ ይገባል፣ ግር ብሎ ይወጣል፣ ግር እያለ ኸላስ በዱንያም በአኺራም ግር ብሎት ይቀራል፣ የተወላገደ ሆኖ ይቀራል ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቀንና እነዚህ መላኢካዎች ይመጡና ጸንተው በዲናቸው ላይ ጠቃሚ የሆነው መልካሙን ነገር ተከትለው ሲጓዙ ለነበሩ ደጋግ የአላህ ባሮች ምን ይሏቸዋል? አላ ተኻፉ ወላ ተሕዘኑ፣ አትተክዙ አትፍሩ፣ ዱንያን ለቀናል ብላችሁ አትተክዙ። ወደፊት ለፊት የሚመጣብን የማናውቀው ሀገር ከማናውቃቸው ፍጡራኖች ጋር ልንቀላቀል ነው ብላችሁም አትተክዙ አትዘኑ አትፍሩ። ወአብሽር፣ ይልቁንስ ደስ ይበላችሁ። በልጀነት ለቲ ኩንቱም ትዋዓዱን፣ በዓለም ዱንያ ላይ እያላችሁ ቃል ትገባላችሁ የነበረች ጀነት እነሆ ከዛሬ ጀምሮ ልትጀምሯት ነውና ደስ ይበላችሁ ይሏቸዋል። ደስ ልትሰኙ ይገባል እንጂ የምን ማዘን መተከዝ ይሏቸዋል። እንግዲህ ስለዚህ አሰባት ኢለል መማት ወዓለይኩም ሰላም ወራህመቱላሂ ወበረካቱ፣ ጽናት እስከ ዕለተ ሞት ድረስ ያስፈልጋል ማለት ነው። ጽናት እስከ ዕለተ ሞት ድረስ ስንይዝ ደግሞ ማዕ ተዋዱዕ፣ ከትህትና ጋር ማን እንደኔ እያልክ ደረት እየነፋ ከፊት ለፊትህ ያገኘኸው ሰው ሁሉ በምላስህ እያጨድክ በውስጥህ መጥፎ የሆነ አመለካከት ተሸክመ ሳይሆን ሰላመተ ሰድር፣ ንጹህ የሆነ ልቦና፣ ሰላም የሆነ ልቦና ይዞ ትህትና፣ አላህዬ በምን አይነት ሱብሓነላህ። እኔ አንዳንድ የአማርኛ አባባሎች በጣም ደስ የሚሉና ከዋቂዑ ከክስተቱ ጋር አብሮ የሚስማሙ አንዳንድ ነገራቶች እናገኛለን። ያወቀው ጨነቀው ይላሉ፣ ያወቀው ጨነቀው። እነዚህ ሰሓባ ሪድዋኑላሂ ተዓላ ዐለይሂም ወአርዳሁም وغفر الله لنا ولهم وجمعنا بهم في دار كرامته يوم القيامة دين الإسلام قرآن سيورد أبرو نبرو إن دياو من داندوچو نبيات صلى الله عليه وسلم تافاتشو دقف بلو وحي بمي ورد قزي ترارا بقريلا ياسكمت وتيهل أقريل التكارت افتدار سالج يالو صحابوج إن دياو بأيناتشو كما يتم بشاقر بسونتاتشو يداسسو وحيسي ورديات قاتامت ينبرو صحابوش كأنهم خلقوا كأن النار لم تخلق لغيرهم እሳት ከነሱ ውጭ ላሉ አካላቶች ያልተፈጠረች ያህል አላህን ይፈሩ ነበረ። በኢማናቸው አይተማመኑም ነበረ፣ ይፈሩ ነበር። ተዋዱዕ ነበራቸው፣ ትህትና የሚባል ነበራቸው። በአሁኑ ሰዓት ጤፍ የሚቆላ ምላስ ይዘን ኸላስ ስራችን ምንም ትርጉም የሌለው በየቦታው የምናከናውነው እንቅስቃሴ ሁሉ ዋጋ የሌለው ትንሽዬ አንድ ሰው አንድ ትንሽዬ ስራ ይሰራና ቋሚ አይደለችም፣ መልሶ ፍርክስክስ ያደርገዋል። ቢላሂ ዓለይኩም ለእስልምና የሚሰራ ሰው ሙስሊም ሆኖ የሚንቀሳቀስ ሰው በሆነ ባልሆነ መታለል ነበረበት? ቢላሂ ዓለይኩም እስቲ ቆም ብለን እናስበውና እስቲ መልስ ስጡኛ ጀማ። ላ ሐውለ ወላ ቁወተ ኢላ ቢላሂል ዓዚም። ወአብሽሩ ብልጀነት አለቲ ኩንቱም ትውዓዱን። አላህዬ እንዲህ ከሚባሉ ደጋግ የአላህ ባሮች ቀላቅለን። አብሽሩ ደስ ይበላችሁ፣ በዱንያ ላይ ሳላችሁ ቃል ትገባላችሁ የነበረ ጀነት ነበረች አይደለ? እሷ ዛሬ ልታገኟት ነውና ደስ ይበላችሁ ከሚባሉ ደጋግ የአላህ ባሮች ያድርገን። ወአብሽሩ ብልጀነት አለቲ ኩንቱም ትውዓዱን። ነሕኑ አውሊያኡኩም ፊል ሐያት ዱንያ። በዓለም ዱንያ ላይ የእናንተ ጓደኞች እኛ ነን ይላሉ። አላሁ አክበር። ጓደኞቻችሁንን ዒባዳ ስትሰሩ ሳለ በዓለም ዱንያ ዱዓ እናደርግላችሁ ነበረ። ረበና ወሲዕተ ኩለ ሸይእን ረሕመ ፈግፊር ሊለዚነ አመኑ እያልን ዱዓ እናደርግላችሁ ነበር ይሏቸዋል መላኢካዎች። ሰከራተል መውት ላይ ስትሆኑ ደግሞ ሸይጣን ዓላ ሱረት ልአቢ ወልኡም በአባትና በእናት ምስል መስሎ እንዳይመጣ ከጎናችሁ ቁጭ ብለን የምናጽናናችሁና የምናስደስታችሁ ጓደኞቻችሁ ነን ብለው ያጽናኗቸዋል። ሱብሓነላህ። ወአብሽሩ ብልጀነት አለቲ ኩንቱም ትውዓዱን እያሉ ያጽናኗቸዋል። ናሕኑ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ፣ አኺራም ላይ ወለኩም ፊሃ ማ ተሽተሂ አንፉስኩም ወለኩም ፊሃ ማ ተደዑን፣ ነፍሶቻችሁ የሚመኙት የነበሩ ምኞቶች በሙሉ እነሆ ተዘጋጅተዋል ይላሉ። ኢማሙ ነዋዊ ረሕመቱላሂ ተዓላ ዓለይህ ወገፈረ ላሁ ለና ወለህ ወአስከነሁ ፈሲሐ ጀነትህ ወጀመዐና ብህ ፊ ዳሪ ከራመት የውም አልቅያማ ፊ ዓረሳት አልቅያማ ተሕታ ظል ልዓርሽ የውመ ላ ظለ ኢላ ظሉህ። አላህ ከሳቸው ጋር የሚሰብስበን ጀነት ላይና አንድ ቀን ምስኪን ናቸው እንግዲህ ዓሊም ናቸው ጣሊበን ዕልም ስለሆኑ በቂ የሆነ ገንዘብ የላቸው። አሁን ልብሱ ሞልቶ ሞልቶ ሞልቶ መኝታ ቤታችን ሞልቶ እኛን ወደ ሳሎን ሊያስወጣን ነው። ሳሎን ላይ እንዳንሄድ ደግሞ ሶፋው ምኑ ምናምኑ ሞልተ ነው፣ እሱም ሞልቷል። ፍሪጁ በግድ ነው ደፍጥጠን የምንዘጋው ሞልቶ ማለት ነው። እስቲልም ደስ ያለን ነገራቶች እየያዝን እያመጣን ወዴት እናርገው? ጁሱ ምናምኑ ከስር እናስቀምጠዋለን አይደለ? ኢማሙ ነዋዊ ረሕመቱላሂ ተዓላ ዓለይህ ሶሪያ ላይ በመንገድ እያለፉ በጣም የሚያጎመጅ ደስ የሚል እሸት አገኙና ኪሳቸው ሲዳብሱት ባዶ ነው። ያ አላህ! በጣም ደስ አላቸው። እንዳይሰርቁ፣ እንዳያጭበረብሩ፣ እንዳያታልሉ አላህ የሚፈሩ ባሪያ ናቸው። እንዳይገዙት ገንዘብ የላቸውም። አዩት በጉጉት አዩትና ፍጥጥ ብለው እያዩ ጀነት ላይ ያገናኘን አሉ። ጀነት ላይ ያገናኘን ኢንሻአላህ አገናኝቷቸው ይሆናል። ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ለነፍሳችሁ ደስ የሚለው ሁሉ ለአላህ ብላችሁ የተዋችሁት በዓለም ዱንያ ላይ እያላችሁ ወይም በዲናችሁ ጸንታችሁ ስለተቀመጣችሁ ያጣችሁት ሁሉ ግን ትመኙት የነበረ ምርጥ ምርጥ ነገር ሁሉ ተዘጋጅቶላችኋል ይሏቸዋል። ተዘጋጅቶላችኋል አብሽሩ ይሏቸዋል። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ ወገፈረ ላሁ ለና ወለህ ወአስከነሁ ፈሲሐ ጀነቲሂ ወጀመዐና ብህ ፊ ዳሪ ከራመቲ የውም አልቅያማ ፊ ልፍርደውስ ልአዕላ ያ አርሐም አራሒሚን። አላህ ፍርደውስ ልአዕላ ላይ ከነሱ ጋር አላህ ይሰብስበን፣ ከሰሓባዎች ከነቢያቶች በሙሉ እዛዋን አንድ ለአላህ ስብሓነ ወተዓላ ይሰብስበንና ከእለታት አንድ ቀን ዑመር ብን አልኸጣብ እንደምታውቋቸው በጣም ጀግና፣ በጣም ጠንቃቃ፣ በጣም ጠንካራ ነበሩ። ከዕለታት አንድ ቀን ስልጣን ሰጥተው ወደ አንድ አካባቢ ከላኩት ሰው ጋር መንገድ ላይ ተገናኙ። ተገናኙና በእጁ መዳፉን የማትሸፍን ትንሽዬ ስጋ ይዞ አዩት። ምንድን ነው የያዝከው አሉት። ስጋ ነው ሲላቸው፣ ሱብሓነላህ፣ የሙስሊሞች ንብረት ያለ አግባብ እያባከንክ ነው አደለ አሉት። ላ ያ አሚር አልሙእሚኒን አለ። በአንዲት እጁ እኮ ነች፣ በአንዲት መዳፍ እጁ የያዛት ስጋ። ላ ያ አሚር አልሙእሚኒን ለሕሙን እሽተሀይቱሁ ፈሽተራይቱሁ አላቸው። ስጋ ነው ደስ አለኝና ገዛሁት አላቸው። ፈቃለ አሚሩ ልሙእሚኒን ረዲየላሁ ዐንሁ አርዳህ ዑመር ብን ልኸጣብ ኩለመ እሽተሀይቱሙሁ እሽተራይቱሙሁ፣ ደስ ያላችሁ ነገር ሁሉ ትገዙታላችሁ ማለት ነው። ወላሂ እኒ አኽሻ ዐለይኩም አን የቁለ ረቡኩም የውም ልቅያመህ አዝሀብቱም ጠይባትኩም ፊ ሐያቲኩም ዱንያ ወስተምተዕቱም ቢሃ። አላህ የውም አልቅያማ የሚያስደስታችሁ የምትፈልጉት ነገር ሁሉ ዱንያ ላይ ያላችሁ ተጠቃቅማችሁ መጥታችኋል፣ ከእኔ ዘንድ ከእሳት ውጭ ምንም ነገር አልሰጣችሁም ከሚላቸው ባሮች እንዳያደርጋችሁ ፈራለሁኝ አሉ። ደስ የሚልህ ነገር ሁሉ ነው እንደምትሰራው፣ ደስ የሚልህ ነገር ለየውም አልቅያማ ታስቀምጠዋለህ እንጂ አሉና ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ ሰሓቢዩን አስደንግጠው አስለቅሰው አልፈው ይሄዳሉ። ሱብሓነላህ። ያኒ ያ ጀማዓ ሙስሊም ዱንያ ላይ ብቻ አይደለም አገሩ፣ ሙስሊም ዓለመል በርዘኽም አገሩ ነው። ዓለመል አኺራ ደግሞ ዋናው አገሩ፣ በዱንያ ላይ ሲያሳየው የነበረ የባርነቱ ዋጋ የልፋቱ ክፍያ የሚሰጠው ዓለመል አኺራ ነው። እንዲያውም ዓለመል አኺራ ላይ ነው፣ ዓለም ዱንያ ላይ አይደለም። ዓለም ዱንያ ያማረ ሁሉ አይገዛም። ፍርጃችሁ ቼክ አድርጉ ያ ጀማዕ። የሚበላ ምግብ እያለ ሌላ ምግብ አትጨምሩ። ጁስ አማረኝ ብላችሁ ፍርጁ ተጣቦ ሌላ ጁስ አትግዙ። የልብስ ማስቀመጫ ቤታችን ቼክ እናድርገው። ወላሂ ማስቀመጫ አጥተን በየቦታው ሁሉ ተዘረጋግፎ እስቲል በሄድን ቁጥር አዳዲስ ልብስ እየገዛን እንሄዳለን። ወንድም እህቶቼ፣ ይህ አግባብ አለው? ልብስ ሳይቀደድ አውራትህ ሳይከፈት እንዲያው አማረኝ እየተባለ የሚገዛ መቅረት መቻል አለበት። ለምን ከተባለ لأن فيه يوما አንድ ቀን አለና يقال فيه للذين تمسكوا بدينهم وثبتوا إلى الممات وفيه ما تشتهيه أنفسكم በዚህ ዓለም አልጀና ላይ ጀነት ትገባላችሁ፣ ከጭንቀቱ ሁሉ አላህ ይጠብቃችኋል። ወለኩም ፊሃ ማ ተሽተሂ አንፉስኩም ወለኩም ፊሃ ማ ተደዑን፣ የምትመኙትና የምትፈልጉት ሁሉ ተዘጋጅቶ እየጠበቃችሁ ነው የሚባልበት ቀን ስላለ ለዛ ቀን ደስታ የሚያስደስቱን የሚያምሩን ነገራቶች ሁሉ ለዛ ቀን እናስቀምጥ ይገባናል ነው። እንግዲህ ይህ ሐዲስ በዛሂር መልካም እየሰሩ መስሏቸው ግን ውስጣዊ አካሄዳቸው ከአላህ ጋር ተጣልተው የሚጓዙ ሰዎች የሚያስጠነቅቅበት ነው። አላህ ስብሓነሁ ወተዓላ ውስጣቸውም ውጫቸውም ለአላህ ሰጥ ለጥ ብለው ከሚገዙ ደጋግ የአላህ ባሮች ያድርገንና طيب ኻቲማቸው ያማረላቸው ሰዎች በጣም ብዙ ናቸው። ነቢያቶች ትልልቅ ያኒ የአላህ ባሮች ሰሓባዎች ከነቢያቶች ጎን ተሰልፈው ብዙ ስቃይን ብዙ መከራ ግፍ በደል ሲያስተናግዱ የነበሩ እስከ ዕለተ ሞታቸው ድረስ ጸንተው የነበሩ ሰዎች ኻቲማቸውን በዛ አምሮላቸው አላህ በገባው ቃል ኪዳን መሰረት والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين ብሎ ቃል በገባላቸው መሰረት ኻቲማቸው አምሮላቸው ይህንን ዓለም ዱንያ ለቀው ወደ ዓለም አኺራ የተሸጋገሩ ደጋግ የአላህ ባሮች በጣም ብዙ ብዙ ብዙ ብዙ ናቸው። ትንሽ ላስታውሳችሁ መፈልገው ጽናት ሳይኖራቸው ቀርቶ ይሰሩት የነበረ መልካም ስራ ለቀው ስሜታቸው ለማስደሰት ሲሉ ብቻ ጽናታቸው ከለቀቁ አንዳንድ ባሮችና ኻቲማቸው ከተበላሸባቸው አንድ ሁለት ልበላችሁ ኢንሻአላህ። ሰምተን ወደ መልካም ሁኔታ ወደ መልካም ሀገር በመልካም ሁኔታ ከመሄዱ ደጋግ ያላህ ባሮች ያድርገልና። ኻቲማቸው ያማረላቸው በጣም ብዙ ናቸው። ኻቲማቸው የተበላሸባቸው ይዝከሩ يروى أنه كان بمصر العربية مصر العربية لاي عند سو نبرة رجل ملتزم مسجدا للأذان والصلاة مسجد لاي مؤذنه لرجم عمتات من الباتم السر هيا ثلاثة أربع عمت ملو أذان يدرقنا كمسجد يالوت أسو بايهون ኻቲማው የሚበላሽው ወይም የማይበላሽው ሰው ኻቲማው የማይበላሽው ምን አይነት ሰው ነው? ሊማን ኢልተዘማ ወስተቃማ ዛሂሩሁ ወሰሉሐ ባጢኑሁ ውስጡ ለአላህ መልእክት ምቹ የሆነ አመለካከቱ ለአላህ መልእክት ምቹ ለያንዳንዱ ውጫዊ ገጽታው ደግሞ በውስጥ ያመነበት በውጫው እንቅስቃሴዎቹ የሚያከናውን ሰው አላህ ቃል ገብቶለታል አይበላሽም እስከ ዕለተ ሞቱ ድረስ ኢንሻአላህ ተዓላ አላህ ይጠብቀዋል። ወአማ በዛሂር መልካም እየሰራ የሚመስል ሰው በዛ ፍርድ መስጠት እንዳለለብን ነው። ብዙ ጊዜ ብዙ ፍርድ ይሰጣል። ሸኽ ከለ ያድናሉ ይገላሉ ይሰጣሉ ይነሳሉ ወልይናቸው ሲሞቱ መቃብራቸው ላይ ዶርህ ይሰራል ልጅ ስናጣ ወደ መቃብራቸው እንሂድ ዝናብ ሲጠፋ ወደ እነሱ እንሂድ የሚባልበት ሁኔታ መቸምኛ ከኢትዮጵያ የመጣን እንደመሆናችን መጠን ብዙ ፈተናዎች አይተናል። ከነሱ መካከል አሁን እንኳን በቅርቡ አህባሾች ከመጡ በኋላ አላህ ለጀነት ይበላቸውና የኔ ያባቴ ዶርህ መቃብር በትልቅ ግንብ ህንጻ ገንብተው ዒባደተል ቁብር ከሚጣሩበት መቃብር አንዱ የኔ ያባቴ መቃብር ነው። እኚህ ታላቅ ዓሊም ታላቅ ወሊ የነበሩ ሰው እንዴት ፀሐይ ላይ ተቀምጠው ቤት አንሰራላቸውም ብለው ሰርተው ቁጭ አድርገው ተበቁት። ትልቁ ወንድሜ ወደ ሐጅ በሄደበት ሰዓት ተመልሶ ይመጣል ምን የመሰለ ቆርቆሮ ተሰርቶ ጠባቂ ተደርጎለት ይሄ ዋህብያ ከመጣ ወየውለት እያሉ እየፎከሩበት ቆዩ። አላይ ሐል ምን ለማለት ፈልጌ ነው አንድ ሰው ظاهر بمنايو عند سو استماره مالت عند سو مسجد تملالسه مالت مسطتم مجدلم مادانم يچلال مالت نو لا انت ذا عينت املكاكت لي نورن ايجبا بخواتيمو فصاميو يسراو فصامي يهيوتو فصامي تايتو يوم القيامه الله سبحانه وتعالى جنت لي ستهو يهونال تبلو تسفا يطالبت خاتيمو كتبنا شرجمو سبحان الله ينيس خاتم انديت ليون يشلال تبلو اندن فرا نونجي ازيهو the day of judgment ود الدنيا امتتن فرد مستت مشان يلبن يما ناو قول الزو بعالم الدنيا كنبياتوشنا كصحاباوش وش يالو هلو منم عينة بسكر نتي اللاتشو ولكنهم داخلون في العموم عموم اقلال لعالم الاكتوست قبتوال خلاص نرجو لمن احسن ونخاف لمن اساء بمدفوني تاي من كساكس لنفرالت لنازنلت لراساكينم ينيس من يهون يميلوم لنساقاي قبانا انجي بالدنيا لاي بمناكو هنيتا لاي فرد مستة يلبنم لمن هلت تسويج لنقراتو خاتماتو يتبلا شباتو ويم صوص تسويج ارات كان بمصر العربية رجل ملتزم مسجدا للاذان والصلاه لصلاتهم لاذانهم كمسجد يمايلج من الباتم حمام المسجد كم يبالو سوچ مكاكل عنده ليون يخلا وعليه بهاء العباده وانوار الطاعه كوچاوي غصتاو سيتاي يا عباده برهان يا الله تعز جنت برهان يمنصبركبت فرقا يوما فرقي يوما المناره على عادته للاذان درون قدي ማይክሮፎን አልነበረም። ሚናራ ላይ ወጥተው በእንጨት ረብራቦች የተሰራ እየተሽለከለኩ ወጥተው ከላይ ሆነው ነው አዛን የሚያደርጉት፣ ከፍ ያለ ቦታ ራቅ ያለ ቦታ እንዲያሰሙ ማለት። ሚናራ ላይ አዛን የሚደረግበት ቦታ ላይ ወጣና ወካነ ተሕተ ልሚናረቲ ዳሩን ሊነስራንይን ዝምይ፣ ከሙስሊሞች ጋር ዝምይ ማለት ያኒ ግብር እየከፈልኩኝ ግብር የሚከፍል ማለት ነው። ሙስሊሞች ዘካ ያወጣሉ፣ ነን ሙስሊም የሆኑ ደግሞ ግብር ይከፍላሉ። ዝምይ የሆነ ግብር እየከፈለ የሚያድር አንድ ሙስሊም ያልሆነ ሰው ነበረ። ፈጠለዐ ፊሃ ፈረአ እብነተ ሳሒብ ዳሪ፣ አዛን ለማድረግ ወጥቶ ሚናራ ላይ የሰው ቤት ለቤት ይንከራተታል። አይኑ ያኒ ይቀላውጣል፣ ወደዚህም ወደዛ። በድንገት ዞር ሲል እንዲያው የጨረቃ ቁራጭ የመሰለች ቆንጂዬ ልጅ ሴት ልጅ ያያል። ብዙ ጊዜ ሙስሊሞች ከእስልምና የተሻለ እምነት አግኝተው ሳይሆን እስልምናቸው የሚተውት ወይም ለገንዘብ ነው ወይም ሴት ናፍቅረው ነው። በዓለም ዱንያ ተንቀሳቀሱ እያንዳንዱ ወይም ደግሞ ዒባዳው ከብዷቸው ገር የሆነ እስልምና ከብዷቸው ስሜታቸው ተከትለው፣ ዞሮ ዞሮ ስሜትን መከተል እንጂ ከዲን አልኢስላም ይህ አይነቱ መልእክት አልገባ ብሎኝ ምንም ከዋቂዑ ጋር ስለማይጣጣም ብሎ እስልምናን የለቀቀ በዓለም ዱንያ አንድ ሰው ቀርቶ ግማሽ ሰው አታገኙ። አላ አይ ሐል ይህ ሰውዬ አዛን በሚያደርግ ጊዜ ዞር ሲል፣ ወደ ግራ ወደ ቀኝ ዞር ሲል በጣም ውብ አበባ የሆነች ገና እምቡጥ ጽጌረዳ ያልፈረዳ ያልፈነዳው ገና ደስ የሚለው የሚያጓጓ መቼ ይፈነዳ ይሆን እየተባለ የሚጠበቃል አይደለም እምቡጡ፣ እሱን የመሰለች ልጅ ያያል። አዛኑን ሳይጨርስ ወረደ። ሱብሓነላህ። አቅሉ ኸላስ ሊያብድ ቅድም ምንድን ያለን لمن كان له فساد في العقل عقله يتبلاشበት ሰው አቅል ሲበላሽ ማስተዋልን ያቆማል። አቅል ሲበላሽ መልካሙ መጥፎ መስሎ ይታየዋል፣ መጥፎ መልካም መስሎ ይታየዋል። አቅሉ ተበላሸ። በምን? በስሜት። ስሜቱ ኸላስ ያቺ ልጅ ልቡ ውስጥ ገባችና ከእምነቱም በላይ ወደዳት። አዛኑ እንኳን ሳይጨርስ ወርዶ ወደዛች ልጅ ይሄዳል። ሱብሓነላህ። በሚሄድ ጊዜ ወረደ። ففتتن بها وترك الأذان ونزل إليها ودخل الدار فقالت له ما شأنك من هون كالتشو ما تريد من دنو متفلق أو ستلو فقال أنت أريد أنت نو متفلق أو قالت لماذا لمن فلق كين ستلو قال لها قد سلبت لبي وأخذت بمجامع قلبي ቀልቤ በሙሉ ጥቅልል ብሎ አንቺ ላይ ገብቷል። خلاص ልቤ ባዶ ሆኗል። ልቤን ተከትዬ ነው የመጣሁት። ልቤ ወደ አንቺ ስለመጣ ተከትዬ መጣሁኝ። አበድኩልሽ፣ ከነፍኩልሽ አላት። قالت لا اجيبك الى ريبه سبحان الله ወደ حرام ነገር ከሆነ እኔ መልስ አልሰጥህም አለችው። አልፈልግም አለች። ተመልከቱ፣ እኔ በጣም የሚገርመኝ ነገር አለ። በጣም የሚገርመኝ ነገር ብዙ ቦታ ይሰማል። يا جماعه ይሰማችኋል? አንዳንዶቹ ሁለት ሁለት እየጻፉ ነው። ወጣ ገባ በሉ በሏቸው ኢንሻአላህ። ይህች ሴት هي نصرانية ذمية مع المسلمين ግብር እየከፈሉ ከሚያድሩ ነን ሙስሊሞች አንዷ ነች። في مصر العربية ሰውየው مؤذن في المسجد بالله عليكم طوال السنين 30 40 سنة 34 ዓመት ሙሉ አዛን ላይ የነበረ ሰውዬ ለሐራም እየፈለገ፣ እሷ ግን ነው በሐራም አልፈልግም አለች። በሐራም አልፈልግም አለችው። በኋላ እንግዲያው በጋብቻ አላት። በጋብቻ ሲላት ደግሞ ሙስሊም የሆነ ሰው አላገባም አለችው። በጋብቻ ሲላት ደግሞ መልሶ قالت قال لها اتزوجك قالت له انت مسلم وانا نصرانيه وابي لا يزوجني منك اباتي رمو لانت لا انت ايدر سبحان الله مسلمو باسلمنا سايكورا نن مسلم يونهچوا بيازچو دين كورتا ሙስሊም ይሁን አላገባ። አገራችን አይታችሁ ከሆነ ሰዎች የሙስሊምን ነገር ይጠየፋሉ፣ ሙስሊሞች ግን የሙስሊም ያልሆነውን እያግበሰበሱ ይሄዳሉ። መጠጥ ውስጥ የሚገቡ ሙስሊሞች አይታችሁ አታውቁም? ሌላም ሌላም ቦታ የሚገኙ አላህ ስብሓነሁ ወተዓላ ነጃ ይበለንና አላህ ስብሓነሁ ወተዓላ ይጠብቀን በየትኛውም ቦታ በማንኛውም ሰዓትና መጨረሻ ላይ ኸላስ እኔ ላገባሽ ነው የምፈልገው አላት። በሐራም እሺ ካላልሽኝ እኔ በሐላሉ ላገባሽ ነው ሲላት ደግሞ አንተ ሙስሊም ነህ አባቴ ደግሞ ለሙስሊም አይድረኝም አለችው። እኛ በዲናችን ጽኑ ነን እያለች ነው። መጨረሻ ላይ ኸላስ እስልምና የትቸዋለሁ አላት። ኢና ሊላሂ ወኢና ኢለይሂ ራጅዑን፣ ኢና ሊላህ ወኢና ኢለይሂ ራጅዑን። ኸላስ ከዛሬ ጀምሮ እስልምናዬን ትቻለሁ አላት። እንዲህማ ካልክ ሂድና አባቴን ጠይቅ። ጭራሽ ገና ሌላ ይቀረዋል። በቤተሰብ በኩል ነው መምጣት ያለብህ፣ እኔ እዚሁ ላይ አይደለም አለችው። ያ ጀማዓ ልብ በሉ እስቲ፣ አላህ ለማይወደው ዲን አላህ ለማያውቀው ዲን ይህን ያክል ጸንተው ብዙ ሸርጥ አድርገው ነው የወሰዱት። ሰውየው አዛን ሲያደርግ የነበረ ሙአዚን መጨረሻ ላይ ሄደ፣ አባትየዋን አስፈቀደው። እስልምና ልትለቃው ደስ ይለኛል አለና አንገቱ ላይ የነበረ መስቀል አውጥቶ አንገቱ ላይ አስገባለት። ከዛሬ ጀምሮ ልጄ አንተ ሚስት ነች አለው። ሰጠው። በሚሰጠው ጊዜ ሱብሓነላህ ቤታቸው ሰጥ አለው፣ ከላይ ጣራ አለው። ጣራ ላይ ወጥቶ እየተንጎራደደ መቼ በመሸና ከዚች ጨረቃ የመሰለች ልጅ አብሬ አቅፊያት በተኛሁ እያለ እየተመኘ እያለ ከጣራው ተንሸራቶ ወደቀ፣ ሞተ። ያ ጀማዓ እየሰማችሁ ነው? ወደቀ ሞተ ሰውየው። ላ ሊዱንያ ወላ ሊዲኒ ወላ ሊአኺረቲ ወላ ሊአጅሊሂ ወላ ሊአጅሊህ። ለዚች ዓለም ዱንያም አልሆነም፣ ለአኺራውም አልሆነም። ጽናት ያሌለው ሰው ይኸው ነው፣ ሙዘብዘብ፣ በሄደበት ሁሉ እየዋለለ እየዋተተ የሚሄድ አቋም የሌለው ሰው፣ ጽናት ያሌለው ሰው፣ የሚይዘው የሚጨብጠው ሁሉ የማያውቅ ምን መያዝ እንዳለበት የማያውቅ። ሱብሓነላህ። እንግዲያው ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ለየዕመሉ ዘማነ ጠዊለ ቢዓመሊ አህሊ ልጀና ሱመ ዩኽተሙ ለሁ ዓመሉሁ ቢዓመሊ አህሊ ናር። ሙሉ በሙሉ እስልምናን ትቻለሁ፣ መስቀል አንገቴ ላይ አስገቡልኝ ብሎ አንጠልጥሎ ወደ ዓለም አልአኺራ ከአላህ ጋር ተጣልቶ የሞተ ሰው። ሱብሓነላህ። ተመልከቱ የቀረችው እድሜው ስንት እንደሆነች ታውቃላችሁ? ያችው ቀን እኮ ነች የዛ ሁሉ የለፋበት ውጤት ለማየት የምታበቃው። ሁላችንም መገመት ያለብን እኔና እናንተ እዚህ ላይ በፓልቶክ አብረን እያወራን ነው። ፓልቶኩ ፕሮግራሙ ሲያልቅ የማን እድሜ እንደሚያልቅ አናውቀው። ሰባት ጽናት ያስፈልጋል። እየበላን ማን እንደሚሞት ተኝተን በዛው የሚቀር ማን እንደሆነ አናውቀው። ወላኪን ዳኢመን ወአበደን ምንድን ነው ማለት ያለብን? ይህች የመጨረሻ ቀን የነች ዓለም ዱንያን የምሰናበትባት። ስለዚህ መልካም ስራዎች ሁሉ ሰርቼ መገኘት አለብኝ ማለት መቻል አለብን። ከመጥፎ ነገር ሁሉ ከአላህ ፊት ቁሜ ተከሳሽ የሚያደርጉኝ ነገራቶች ሁሉ ማቆም መቻል አለብኝ የሚሉ አመለካከቶች ሊኖሩን ይገባል። ያ ጀማዕ አኺር ሃዚህ ሌይላ አው ሃዘ ልየውም ሁወ አኺሩ የውሚ፣ የመጨረሻው ቀኔ የመጨረሻ ሌሊቴ ነች እያልን እያሰላሰልን አኺራ መቼ እንደምንገናኝ እያሰብን መሄድ አለብን። ሁለተኛው ረጅሉን ፊ ልዕራቅ ረጅሉን ፊ ልዕራቅ ካነ من المسلمين كمسلم متمكل عنده نبره ولكنه عينه يعرف مودغرا ودك اني كما يتلك هي سويه يغبابت وطمد وسط لي غبا ودغرا ودك اني يايه اهونم عينه من لا يعرفال عند مسيحي يا لاي لان مسلم يونه سيت بتام قنچيه يونه የምታማልል የሆነች ሴት ላይ አይኑ ያርፋል። በሚያርፍ ጊዜ ፈተዓለቀ ቀልቡሁ ቢሃ፣ ቀልቡም በእሷ ይንጠለጠላል። ቀልቡ ተንጠለጠለ፣ በጣም ወደዳት፣ በጣም አፈቀራት። መገናኘት መነጋገር ጀመሩ፣ ተዋደዱ። ሲነጋገሩ እሷም ወደደችውም እሱም ወደደ። መጨረሻ ላይ ምን እናድርግ ሲባባሉ ያኒ እሱ ቤተሰቦቿን መጠየቅ እንዳለበት አመኑና ሂዶ በሚጠይቅ ጊዜ ላ ኡዘውጁ ብነቲ ሊረጁልን ሙስሊም። ወላሂ እኔ በጣም ይገርመኛል እዚህ ቦታ ላይ። እስቲ እህቶቼ ወንድሞቼ በየአካባቢያችሁ ታዘቡ። እስቲ ሒጃብ ያደረገች ሴት ታፍራለች። ጸጉሯ ጭራሮም አስመስላ የምትሄድ ሴት ግን አታፍርም፣ ትኮራለች። ዋይ ለምን? ይሄኛው ሐዳራ ተባለ፣ ስልጣኔ ሲቪላይዜሽን የሚባሉት ስልጣኔ ብለው ወሰዱት። ያቺኛዋ ግን አላህ የሚወደው መንገድ ይዛ ስለሄደች ትሸማቀቃለች፣ ታፍራለች። ኢላ መን ረሒም አላህ፣ አላህ ያዘነላቸው እህቶቻችን ካልሆኑ በስተቀር አላህ ያዘነላቸው ካልሆኑ በስተቀር አብዛኞቹ ሒጃብ አድርገው እንዴት እንደሚሸማቀቁ ቢያንስ ቢያንስ ምን ያደርጓታል? ከላይ ሒጃብ ያደርጉና ከታች ሱሪ ያለብሱባታል። ለምንድን ነው? እስላማዊ አለባበስ ስላሳፈራቸው አይደል? እንደ ሌላ ምክንያት የለውም። አንዳንድ ወንድሞቻችን ሱሪያቸው ከፍ አድርገው ያደረጉ እያፈሩ በሰው መሀል ሲሄዱ እንኳን እየተሸማቀቁ ይሄዳሉ። ኢላ መን ረሒም አላህ፣ አላህ ያዘነላቸው ካልሆኑ በስተቀር። የመዘጋጃ ቤት ሰራተኛ ይመስል መንገዱን እየጠረገ የሚሄድ ሱሪው መንገድ በመጥረግ የሚያልቅበት ሰው ደግሞ በኩራት ደስ ብሎት በቃ አካሄዱ ሁሉ እየተንቀባረረ ይሄዳል። መኩራት የነበረበት ሱና የተከተለ እንጂ ያኒ ሱሪው እየጎተተ የሚሄድ አልነበረም። መኩራት ያለባት ክብሯን ጠብቃ የምትሄድ ሒጃቧን አድርጋ የምትሄድ ሴት እንጂ ጸጉሯ ጨረሮ አስመስላ የምትሄድ አይደለችም። መኩራት ያለበት ጺሙን አስረዝሞ ሱናው ጠብቆ የሚሄድ እንጂ ጉንጩ ትኩስ ዳቦ አስመስሎ የሚሄድ አይደለም። ላ ላ ወላህ። ግን ነገሩ ዓለም ዱንያ ነውና ያለነው በጣም የሚያሳዝነው ሁኔታ ሱና እየተከተሉ ያሉ ሰዎች እየተሸማቀቁ ሰውም እያሸማቀቃቸው፣ አንዴ ሽብርተኛ፣ አንዴ ምናምነኛ፣ አንዴ ምናምነኛ እያሉ እያሸማቀቋቸው ይሄዳሉ። ፕላስ በራሳቸው ጊዜም ይሸማቀቃሉ። የሆነ ኋላ ቀር የሆነ ስራ የሚሰሩ ይመስላቸዋል። ሱብሓነላህ። ቢያውቁት ግን ኋላ ቀር ሳይሆን እንዲያው ለዓለም ዱንያም ለዓለም አኺራም ውበት ሽልማት የሆነ ስራ ነው እየሰሩ ያሉት። ተመልከቱ፣ ይሄ ሰውዬ ሙስሊም ነው። ለን ሙስሊማ የሆነች አፈቀረ፣ እሷም አፈቀረችው። መጨረሻ ላይ አባት እናቷን ሲጠይቅ ላ ለሙስሊም አንድርም አሉ። ቢለምን ቢሰራ ላ እሱ እስልምናውን መተው ከበደው፣ ከበደው። በስተመጨረሻ ሊተወው ማለት ነው፣ ከበደው ከበደውና ግን ብታምኑም ባታምኑም በፍቅሯ በመሐባ ተቃጥሎ መጨረሻ ላይ በሽታ ላይ ወደቀ። አይበላ፣ አይጠጣ፣ አይተኛ፣ ቀን ተለት እሷን እያሰበ ታመመ ታመመ። እሷም እዛው ሆና ሳታየው ስትቀር በናፍቆት ሱብሓነላህ ከሳች፣ መነመነች። መጨረሻ ላይ በስተ አኺር ሐያቱ ለጓደኛው እባክህ ሂድና ያቺ ፍቅረኛ የአንዴ እንኳን መጥታ ፊቷን ታሳየኝ አንዴ እንኳን ልያት ብሎ ይለዋል። ሂዶ ሲጠይቅ ቤተሰቦቿ አናስገባም አሉት። ወደ እሷ አናስገባችሁም በጭራሽ፣ ይህች ልጅ ልታበላሹብን ነው ብለው አትገናኝም አሉ። ተመልሶ መጣ ለጓደኛው ሲነግረው፣ ጓደኛው ኸላስ የእሷ ወሬ አየኋት ደህና ነች የሚለው እንኳን ሲያጣ ፊቱ ገረጣ፣ የሚሞት ሰው መሰለ፣ ዝም ብሎ ነጣ፣ ነጭ ሆነ። አኺር ሐያትህ ላይ እንደሆነ ይሰማኛል ብሎ አለው ጓደኛው። እሱም አወዋል። ወላሂ ጓደኛ፣ ይች የማፈቅራት ልጅ በዱንያ እያለሁኝ አላገኘኋትም። ወኢኒ አርጁላህ አንየጅመዐኒ ቢሃ ፊል አኺራ፣ የውመል ቂያማ ከእሷ ጋር እንዲያገናኘኝ እመኛለሁኛል በሚል ጊዜ ጓደኛው ኢንሻአላህ ሰተልቃ ኸይራ ሚንሃ አንተ ሙስሊም ሁነህ ጸንተህ ሙት እንጂ ከእሷ የበለጠች አላህ ይሰጠሃል አለው። ላ ኡሪዱ ኸይራ ሚንሃ አለ። እሱ ደግሞ ከፍተኛ የሆነ መሐባ ነው የተመታው፣ በከፍተኛ መሐባ ተመቷል። ኸላስ ከእሷ ውጭ ምንም ነገር ዓለም ዱንያም ዓለም አኺራም ከእሷ ውጭ ምንም አይታየኝም አለ አለና ያ አኺ እተቂላህ አለ ወንድሙ እተቂላህ አላህን ፍራ። አንተ ሙስሊም ወህያ ነስራንያ አንተ ሙስሊም ነህ እሷ ሙስሊማ አይደለችም አትገናኙም እርምህን አውጣለሁ። ህያ መሲሕያ ወአና ሙስሊም ለዛ ላነጅተሚዕ አንገናኝም በቃ አዎ ኸላስ ጀነቱ ይቅርብኝ እሷ ወዳለበት መሄድ አለብኝ። ከፈርቱ ብልእስላም ወደኸልቱ ኢላ ዲኒ ሐቢበት ያለ በቃ ጀነቱ ይቅርብኝ ለእሷ ስል ጀነቱ ይቅርብኝ ከዛሬ ጀምሮ እስልምናን ትቻለሁ ያቺ የማፈቅራት ልጅ የምትከተለው እምነት ተከትያለሁ አለ አይደለ። ሱብሓነላህ አላህን ፍራ ቢለው ምን ቢለው እያለቀሰ እየየ እያለ በዛው ሞተ። ወኢነ ረጁለ ለየዕመሉ ዘመነ ጠዊለ ቢዐመሊ አህሊ ልጀነት ፊማ የظሀሩ ወየብዱ ልናስ ثم يختم له بخاتمة السوء إنا لله وإنا إليه راجع ولا حول ولا قوة إلا بالله العظيم. فختم له بخاتمة السوء فتصامي وتبلاشنا علم الدنيا لكو موته لمن ثبات صنات يلم صنات سلال اللو ጽናት ስላሌለው ዓለም ዱንያን ለቆ ሲሄድ ወደ ዓለም አኺራ እስልምናውንም አብሮ ለቀቀው ከዓለም ዱንያ ጋር። ያቺ ፍቅረኛው ያ የሚያፈቅርሽ የነበረ ሙስሊም ካሁን በኋላ ሙቷል ኸላስ እርምሽን አውጪ ሁለተኛ አታገኘውም በዱንያ ላይ አርፈሽ ተቀመጪ አሏት። ወላሂ እኒ ما اجتمعت مع حبيبي يا يمي ودن يمي افكرن اني مما فكرو ان ما ودو ينبره لتدارم يتمنيهوت وند بدنيا لاي انا غنيهوتم الله باخره لاي اندي اغنانين اشهد ان لا اله الا الله واشهد ان محمد رسول الله عليه الصلاه والسلام. خساره حتى يوم بدنيا باخره خساره ጽናት የሌለው ሰው ምን ጊዜም እንደከሰረ ነው። በሄደበት ሁሉ በሄደበት ኮርነር ሁሉ እየከሰረ ነው የሚሄደው። የፍቅረኛዋ ተመልከቱ አላህ ምንድነው ያለው? نحن اولياؤكم في الحياه الدنيا وفي الاخره ولكم فيها ما تشتهي انفسكم ولكم فيها ما تدعون. ጀነት ውስጥ የምትመኙት እንዲያው ለነፍሳችሁ ደስ የሚላት ሁሉ ሁሉም ሁሉም ሁሉም ሁሉም ተዘጋጅቷል አለ አላህ ሱብሓነሁ ወተዓላ። ሰውየው ጽናት አድርጎ ሶብር አድርጎ ዲኔ ይሻለኛል ቢል ኑሮ እየት እየተከተለችው ነበር። قالت ما لقيت حبيبي في الدنيا وارجو الله ان يجمعنا في الاخره في دار كرامته اشهد ان لا اله الا الله واشهد ان محمد رسول الله بلا موتك. እሷ እሱን ፍለጋ ወደ ጀነት እሱ ደግሞ እሷን ፍለጋ ወደ እሳት እስከመቼውም አይገናኙም አይተያዩም። የሁለት ዓለም ሰዎች ሆኑ። እሷ በወቅቱ የጀነት የሆነ ሰው ስለወደደች ወደ ጀነት ሄደች። እሱ ደግሞ በወቅቱ የእሳት የሆነች ሴት ስላፈቀረ ወደ እሳት ሄደ። ግን አቅጣጫዋ ቀይሳለች። ሁለቱም አኺር ሐያታቸው ላይ ሞቱ። وإن الرجل لا يعمل بعمل أهل النار ثم يغلب ثم يسبق عليه الكتاب فيعمل بعمل أهل الجنة فيدخل الجنة يتبالو بنزه ሁለት ልጆች ይታያል። ስለዚህ ወንድሞቼ እህቶቼ ለአላህ ብዬ ወዳችሁ የአኺራ ሙስሊሞች ወንድሞቼና እህቶቼ ሁላችሁ ለዱንያ ብለን በዱንያ ላይ ለመደሰት ብለን ዓለም አልአኺራ ላይ ያለው ትልቁ ኒዕማ እንዳንረሳው ጽናት በሚባለው ትልቅ ሀብት ተሸፍነን መጓዝ መቻል አለብን። አላህ ስብሓነሁ ወተዓላ መልካም ሰምተው መልካም ሰርተው በመልካም ሁኔታ ወደ መልካም ሀገር ከሚሄዱ መልካምና ደጋግ አላህ ባሮች ያድርገን እያልኩኝ እዚህ ላይ ደርስ ያቆማለሁ። አላህ ስብሓነሁ ወተዓላ ኻቲማችን ያሳምረልን። አላህ በሆነ ባልሆነ ከሚታለሉና ከሚወላገዱ ባሮች አያድርገን። አላህ ዱንያ አኺራችን ያሳምርልን። ጽናት ይስጠን። ጠቃሚና ጎጂ ለይተው ከሚያውቁ የአላህ ደጋግ ባሮች ያድርገን። አላሁመ ሕፈዝና ቢሕፍዝክ ወረዓና ቢረዓየትክ ያ አርሐመ ራሒሚን ወወፍቅና ሊማ ትሕቡሁ ወተርዳህ ምን ኡሙሪ ዲንና ወዱንያና ወኡኽራና ያ ረብ ልዓለሚን። والسلام عليكم ورحمة الله وبركاته. مايك فر إن شاء الله. السلام عليكم ورحمة الله وبركاته. يا جماعة الخير دمت إيه درسة إن شاء الله. جزاكم الله خيرا جزا استاذ سبحان الله والله ساعات انديت اندي هي دراسوني علاوكت منديت بتعام كلاتشن وراسين اندي